ልጄ ይሁሉ ግዛት የኔ ነው። በዚህ ምድር ላይ ስትኖር የሚያስፈራ ነገር አለ። በርግጥ የሚያስፈራ ነገር አለ። በርግጥም የሚያስጨንቅ ነገር አለ። ነገር ግን ባንተ ላይ አንዳች ሊያደርጉ አይችልም። ዛሬ ካንተ ጋር ኪዳን አድርጋለሁ። ኪዳኔ ይረዳሃል። ኪዳኔ ይጠብቃል። ኪዳኔ ያጽናናል። ነገር ግን ልጄ ሆይ ይህ ኪዳን እንዲጠቅመ በዚህ ኪዳን ትእዛዜን ጠብቅ። እወድሃለሁ ልጄ። ኪዳኑን የሚያከብረው እግዚአብሔር ወጣልኝ።